ሰላም ሰላም ተማሪዎች፣ እንኳን ወደ ትምህርት ዳካም በሰላም መጣችሁ። ይህ እንግዲህ የመጀመሪያው ኮርስ ነው እና የእንግሊዝኛ ጀማሪ ተማሪዎች ከሆናችሁ ወይም ደግሞ ማንበብ የሚከብዳችሁ ከሆነ ይህን ትምህርት የግዴታ ልትማሩት ይገባል ማለት ነው። በጣም ወሳኝ ትምህርት ነው፣ ምክንያቱም የእንግሊዝኛ ሆሄያት የቋንቋው መሰረት ናቸው። እነዚህን አልፋቤት ለይታችሁ ማንበብ ካልቻላችሁ እንግሊዝኛችሁን ማዳበር አትችሉም ማለት ነው። ምክንያቱም እንግሊዝኛ መማር የምንችለው ማንበብም ስንችል ነው። ማንበብ ስንችል በርካታ ሪሶርሶችን ማግኘት እንችላለን፣ የመማሪያ መሳሪያዎችን ማግኘት እንችላለን ማለት ነው። እነዛም መሳሪያዎች አንብበን መጠቀም የምንችለው ሆሄያትን ማንበብ ስንችል ነው እና የንባብ ችሎታን በደንብ ማሳደግ ያስፈልጋል። እንግሊዘኛም በራሳችሁ ያለማንም ጥገኝነት ለመማር ማለት ነው። ስለዚህ ንባብን በዚህ በመጀመሪያው ኮርስ ማዳበር ትችላላችሁ። በዚህ ኮርሶች ወደ 7 ትምህርቶች አሉ። ከሳምንት በላይ አይፈጅም። ደጋግመን እንማረው ካላችሁ ትምህርቱ ከሳምንት በላይ አይፈጅም። ደጋግማችሁም መማር ይኖርባችኋል። ምክንያቱም በሳምንት ውስጥ እንግሊዘኛ ማንበብና መጻፍ መቻል አለባችሁ። የእንግሊዘኛ ሆሄያትን በቀላሉ መለየት ይቻላል። 26 ናቸው። እነዚህ 26 ሆሄያት በቃላት ውስጥ እንኳን ሲመጡ አይከብዱም። አሁን እንደ አማርኛ አይከብዱም። አማርኛ አሁን እያንዳንዱ ሆሄያት ቃላት ውስጥ ሲመጡ ቅርጻቸውን ይቀይራሉ እና ስድስቱም ሆሄያት ቅርጻቸውን ይቀይራሉ። ሰባቱም ከስድስተኛዋ ጨምሮ ማለት ነው። የአማርኛ ይያያዛል፣ የህንድ ቋንቋ ይያያዛል፣ የቻይንኛ ይያያዛል፣ አረብኛ ይያያዛል። የእንግሊዘኛ ግን ቃላት ውስጥ ሲመጡ አይያያዙም እና ለመለየት በጣም ቀላል ናቸው። ስለዚህ ማንበብ ትችላላችሁ በሳምንት ውስጥ ማለት ነው። እና እንደነገርኳችሁ እነዚህ የእንግሊዘኛ ሆሄያት የቋንቋው መሰረት ናቸው። እነሱን በመጀመሪያ በደንብ ማወቅ ያስፈልጋል ማለት ነው። እና በዚህ ኮርስ የእንግሊዘኛ ፊደልን በደንብ ይማራሉ። የእንግሊዘኛ አናባቢና ተነባቢ ሆሄያት እንዴት አናባቢዎቹ ተነባቢዎችን እንዴት እንደሚቀይሯቸው፣ የአጻጻፍ ህግን እንዴት አፋችን ላይ እንዴት እንደሚወጡ፣ ለምሳሌ ተነባቢዎቹና አናባቢዎቹ የተለያየ አወጣጥ አላቸው። ያ እንዴት እንደሆነ በጣም ቀላል ነው። ያንን ትማራላችሁ። እሱን ከተማራችሁ በኋላ ወደ ቀጣዮቹ ኮርሶች ትሄዳላችሁ ማለት ነው። ማንበብ ቻላችሁ ማለት ማንኛውንም ትምህርት ያለማንም ረዳት አንብባችሁ መጠቀምና እንግሊዝኛችሁን በፍጥነት ማሳደግ ትችላላችሁ ማለት ነው። ማንበብ ስትችሉ እድላችሁ ይሰፋል። ምክንያቱም በርካታ ትምህርቶችን ጎግል ላይ በነፃ የማግኘት እድላችሁ ይሰፋል ማንበብ ስትችሉ። ማንበብ ካልቻላችሁ ግን እድላችሁ ይገደባል ማለት ነው። ስለዚህ ማንበብ መቻል ማለት ሰፊ በር መክፈት ማለት ነው። ለእናንተ ለእውቀታችሁን ለማዳበር ለወደፊት ሰፊ በር ይከፍትላችኋል እና ይህን ትምህርት በደንብ ተማሩት ማለት ነው። እንዳልኳችሁ ከሳምንት በላይ አይፈጅም። ትምህርቱም ደግሞ በጣም ቀላል ነው። ለጀማሪዎች ተብሎ በአማርኛ ነው የተዘጋጀው። በአማርኛ በሚገባ መልኩ በዝርዝር ነው የተዘጋጀው። የድምፅም ትምህርት አለው። ድምፁን እየተከታተላችሁ ቢያንስ ስራ ላይ እንኳ ከሆናችሁ ማለት ነው። በነገራችን ላይ ስራ ላይ ስትሆኑ ብታዳምጡ በጣም ነው የምትማሩበት፣ በጣም ማለት ነው። አንደኛ ደጋግማችሁ ታዳምጡታላችሁ፣ ሁለተኛ ስራ ላይ ስትሆኑ ያለምንም ጭንቀት ትምህርቱ ይገባችኋል ስታዳምጡ ማለት ነው። እና በማዳመጥም እድላችሁን መጠቀም ትችላላችሁ። መንገድ ላይ ስትሄዱ፣ ልብስ ስታጥቡ፣ ምግብ ስትሰሩ፣ ሌሎችም ስራዎች ስትሰሩ፣ ስትተኙ፣ ስትነሱ፣ እንደዚህ ደጋግማችሁ በማዳመጥ ነገሮችን መማር ትችላላችሁ ማለት ነው። እና ብታነቡም የንባብ ችሎታችሁን ታዳብራላችሁ፣ ትዕግስት ታዳብራላችሁ። የእኛ ሰው አንድ ገጽ መጽሐፍ አንዲት ገጽ እንኳን ነገር ለማንበብ ትዕግስት የለውም። እና ትዕግስት ማዳበር ራሱ ጠቃሚ ስኪል ነው፣ ጠቃሚ ክህሎት ነው። ስለዚህ ይህን ትምህርት እንደዚህ በዚህ መልኩ በማዳመጥም በማንበብም ተከታተሉ። ጥያቄዎችም ሲኖሩ ጥያቄዎቹን ስሩ። በነገራችን ላይ ትምህርት ተምራችሁ ጥያቄ የማትሰሩ ከሆነ ትምህርቱ ቢገባችሁ እንኳን መልሶ ይጠፋችኋል። አሁን ጥያቄውን ስትሰሩ ግን ትምህርቱ ቢገባችሁም መልሳችሁ ስትደግሙ በጥያቄው አማካኝነት ትምህርቱ ውስጣችሁ ላይ የመቆየት እድል ይኖረዋል ማለት ነው። እንደገናም ደግሞ እውቀታችሁን ትፈትሹበታላችሁ በጥያቄው። ስለዚህ በዚህ መልኩ ተማሩ። እነዚህ ትምህርቶች ወደ 7 የሚደርሱ ናቸው፣ ግን አጫጭር ናቸው። አንዱን ትምህርት ስትጨርሱ እንደጨረሳችሁ ከታች ማርክ ኮምፕሌት የምትል በሰማያዊ የተጻፈች አለች። እሷን እየነካችሁ ለፉ። እሷን እየነካችሁ ስታልፉ ለቀጣይ ምን ያህሉን ትምህርት እንደተማራችሁት እና ምን ያህሉ እንደሚቀራችሁ ማስታወሻ ይሆናችኋል ማለት ነው። እንዲሁም ደግሞ የተምራችሁ ስጨርሱም ትምህርቱን ከወደዳችሁት በራስጌ በቀኝ በኩል ላይ የልብ ቅርጽ አለች። እሷን ንኳት። ኦኬ፣ እሷን እየነካችሁ ለፉ እና ትምህርቱ ራሱ በራሱ ይመራችኋል። አንዱ ስጨርሱ ወደ አንዱ ትሄዳላችሁ። ለምሳሌ በዚህ ስር ላይ እንኳን ብናይ በመጀመሪያ የእንግሊዝኛ ፊደል ትምህርት አንድ ነው የሚለው ትምህርት አንድ፣ ሁለተኛ ላይ የንባብ ልምምድ፣ ሶስተኛው ላይ ደግሞ እንግሊዘኛ ሆሄያት አነባበብ how to read english letters እያለ ይቀጥላል ማለት ነው። english letter pattern in amharic እያለ ከኤስ ከዜድ የማይነበቡ የእንግሊዘኛ ሌተሮች እያለ ይመራችኋል ማለት ነው። አንዱን ጨርሳችሁ እናንተ ብቻ ወደ አንዱ መሄድ ነው ያለባችሁ ማለት ነው። እና ይህን ይመስላል ትምህርቱን። ተወዱታላችሁ፣ ትለወጡበታላችሁ። በቃ ግፋቢል ሶስት ወር ቢፈጅባችሁ ነው፣ ከዛ በላይ አይፈጅም። በዛም በዚህ በሶስት ወር ውስጥ ጥሩ የተባለ የእንግሊዝኛ ለውጥ ታመጣላችሁ ማለት ነው። እና የምከፍሉትም ሂሳብ በጣም አነስተኛ ነው፣ በጣም ርካሽ ነው። በቃ በጣም ርካሽ፣ ከሌላው ጋር ማነጻጸር ትችላላችሁ። ሌሎች ትምህርት ቤቶች አሉ፣ ኦንላይን ትምህርት ቤቶች፣ እነሱን ሊንካቸውን ልክላችኋለሁ። በነዛ ማነጻጸር ትችላላችሁ። እዚህ የምከፍሉት 500 ብር ብቻ ነው። በ500 ብር ለሶስት ወር ያህል ትማራላችሁ። በሶስት ወር ውስጥ ለውጥ ታመጣላችሁ። ቆራጥ እናንተ ቆራጥ ከሆናችሁ እንግሊዝኛ ለመማር ከወሰናችሁ በአምስት ወር ውስጥ ቀላል የማይባል ለውጥ ታመጣላችሁ ማለት ነው። ስለዚህ የባንክ አካውንቱም እዛ ላይ አለ። ክፍያው እንደፈጸማችሁ ደረሰኙን በዋትሳፕ ወይም ደግሞ በቴሌግራም በተመቻችሁ በኩል እናንተ ልትልኩልኝ ትችላላችሁ ማለት ነው። ወዲያው እንደከፈላችሁ እኔ መዘግባችኋለሁ። ሁሉንም ትምህርቶች ከዛ በኋላ በነፃ ነው የምታገኙት ማለት ነው። እና ይህን ይመስላል። እኔን ስለጎበኛችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ። ቻው።